سبحانه وتعالى: لقد من الله على المؤمنين إذ بعث فيهم رسولا من أنفسهم يتلو عليهم آياته ويزكيهم ويعلمهم الكتاب والحكمة وإن كانوا من قبل لفي ضلال مبين. إلى الله سبحانه وتعالى. آية رقم 164. سلزي زاري آية رقم 64 رقم آية 65 ولت آية بتشا فسرا كذا يتكرر إن شاء الله لما أوسامتي هنا المالتنو. نعم، لقد من الله على المؤمنين إذ بعث فيهم رسولا من أنفسهم. من الله بمرنا تككلن يوك ألستيكنغا فلقو. من الله يعني عند سوت أرونا قرسيسته كرات السماء والله بعرف تنقرنا وين ترقومي من ستو. الله منان حنان ستو ست إتشاله بلو يمكروا النا بتأمي مفكروا الله بتشانو ليلا ندزي كالي تقل لا الله يستو أجر دمسس يا رقبتال. لمسالي أهون أنا يست أي مانو الله هذا اللب النا أنا يسته كو إني كونين إني كو بتأم تلك جيتانين إني كون ممسك تمسكنين يمفلقوا إنينين بلو سيفكر الله سبحانه وتعالى يراسو مفتس لهوني بتأم نقبل ولن اليوم عند عبادة نوم الناس ولنيا إن ما قبل عند سو متوجن إن شاء الله هو تم بمول بيقلبه إني كونين إني بالنور نور كون أنت لتنور تتشلم إني بالنور نور كو تموت نبركو بيتسبوچنا لجوچوكو برابوكو بقى يطالون إني كونين معناتو غن ሰው እንደዚህ ሲል ውድቅ ነው በጣም ያደረገው ነገር ሁሉ አላህ ይደመስሰዋል አይደለም ማን ማለት ይሄ ነው ማን ማለት አድርጋለሁ እኔን ያደረኩት ብለህ ስትኮራ መጥፎ ነው ለበኒ አደም ለአላህ ግን ውበቱ ነው መፈኮር ውበቱ ነው አላህ ሱብሃነሁ ወተዓላ ስለዚህ ምን ይላል لقد من الله على المؤمنين ስጦታኮ ሰጣችሁ አላህ ሱብሃነሁ ወተዓላ عند تلك ستوتا كوري ستاتشوت من دنو ستوتا نبي الله حقيقة نبياتشن لن يستوتا دلو وندموش من تلال لاتشو شاكم نو ويب ستوتا ناتشو نبياتشن لن يستوتا ناتشو ويشاكم ناتشو من تلال لاتشو وبات ناتشو ستوتا ناتشو من ناتشو من يا الله ستوتا ناتشو أدلم لقد من الله على المؤمنين لان انت مؤمنوچكو الله تلك صقانو يسطاچو تلك انتنكو سطوتا نو يسطاچو محمد ابن عبد الله ميبالو ين انت نبي مهونوكو بتام بتام مكراتكو አለባچو يلال الله كونو اندزيه ميلو نبياچين يفطره نبياچين يلاكه صلى الله عليه وسلم وسبحانه وتعالى السنن ميلو لقد من الله على المؤمنين إذ بعث فيهم رسول إذ بعث فيهم رسولا من أنفسهم الله شر هنا ترو جيتا سل هنا نونجي من إلى العلماء شو هذه الآية تحمل معنيين ولا ترجمنا يا زتشو من أنفسهم يمتبالو كنا أنت كنوا ملأكتنا ورسول محمد تلاكو كنا أنت نو يكوت لك نعمة كنوا كنا أنت مهونون إلى من دنو ترقمو يقول من نفس العرب عند ترقمو ان انت عربوش قرشوش كان انت تمرت محمد بموتعتو كو بزوم ممسكنا اللباتشو كو كاميريكا بيهون راشاوي بيهون چاينيزاو بيهون كو ان انت يهلو ادل كو اتاقن يوم نبار ادلم دي وندموش الله عربوش سيود بتلي قرشوش بتقام سيمرتعتشو نو نبياتشن كان نسو عوتوتو يا علامات بمولو نبي يدرغاچو نبياچ صلى الله عليه وسلم ما مسجن نبرباچو ويس مندنو ينبرباچو وندموج بتام ما مسجن نبرباچو گن علا مسجنو سلازي يني شرنتنا يني ستوتا لمن اتمسجنو يي اند ترغمو نو ሁለተኛ من انفسكم يعني يقول من انفسكم ሌላ ጅን ወይም መላእካ ቢሆን ብዙ ተጨነቁ ነበር ነቢያችን አሁን ጅን ቢሆን ምን ትላላችሁ ወንድሞች ቆንቋው ማናስተ ቆንቋው ብቻ መማር ሚሊዮን አመት ያስፈልገናል ስለዚህ ነብዩ የኡመት መሐመድ ነብይ ነቢያችን መሐመድ ባይኖሩ ኖሮ መጀመሪያ ከናንተ ናቸው ያ ቁረይሽ ያ አረብ ከናንተ አንድ ናቸው ሁለተኛ ትርጉሙ ደግሞ ከናንተ የሰው ልጅ ናቸው ነቢያችን እንጂ መላእካ ቢሆን ጅን ቢሆን ወይ ሌላ ፍጥረት ቢሆን ብዙ ተቸገሩ ነበርና አላህን አመስግኑ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ከናንተ መሆናቸውን ይላል لقد من الله على المؤمنين اذ بعث فيهم رسولا من انفسهم من يدرقال يتلو عليهم اياته ويزكيهم ويعلمهم الكتاب والحكمه وان كانوا من قبل لفي ضلال مبين نعم يعلمهم القران ويعلمهم السنه الحكمه هي السنه تمام ويطهرهم من الارجاس والانجاس والضلالات وعدم معرفه ربهم اللهن على ما وقع بجهلنت ينبروا قريشوش بمولو كنبيه صلى الله عليه وسلم بفيت بز كذا قلما ود برهان ياوطاتشو الله بنبياتشن كونو نبياتشنن لكو صلى الله عليه وسلم قران لكونو يهن عينت برهان بعالم ياسجبا الان تمام يعلمهم ايش يعلمهم اياته يعني القران ويزكيهم اياته ممكن تكون ايات شرعيه او ايات كونيه كلهم يتقللنوا ويزكيهم يطهرهم يعني ويعلمهم الكتاب والحكمه قران الناس يستمرعتشوال وان كانوا من قبل بفيتنكون بتام يطفوا حزب نبروا قريشوش لكنو ولذلك منالو الانسان يغذي ولذلك قالوا الدنيا جهاز له አንዱ ምዕራባዊ እኮ ነው የቁርአን ነገር ሲያነብ አንዱ ምዕራባዊ ከጀርመን ነው ከእንግሊዝ አገር ነው እንደዚህ ነጭ ነው የጻፈው ጽሑፍ ልንገራችሁ ምን አለ ይቺ አዱንያ እኮ አንዲት መሳሪያ ነው አለ አንዲት መሳሪያ ለምሳሌ አንዲት ፋክስ ብትመጣ ፋክስ ኦኬ ወይም ጀዋል ወይም አንድ ትንሽ መኪና ከጃፓን ለየት ያለች መኪና ስትመጣ አንድ ሰው አቃታለሁ ብሎ በቃ ቢያጨማልቃት ወይም ትፈነዳለች ወይም ደሞ ትበላሻለች አይደለም ኒው ማሽን ሲመጣ ለምሳሌ ኒው ማሽን አይተነው የማናቅ ማሽን ሲመጣ ምን ያስፈልገናል ካታሎግ ያስፈልጋል ከዛ በኋላ ካታሎግን አንብቦ ተረድቶ የሚገልጽልን አንድ መሐንዲስም ያስፈልጋል አንድ ኢንጂነር እነዚህ ሁለት ያስፈልጋሉ እንጂ የመጣው ማሽን አንተ ከባላገር እንትን የመጣ በቃ ታበላሽዋለህ ታቃጥለዋለህ አዱንያ እንደዚህ ነች አለ ያ ነጭ እኮ ነው ሱብሃንአላህ የአዱንያ ነገር እነዚህ ነጮች ይገባቸዋል አዱንያ እኮ አንድ ማሽን ነች አሉ መሐንዲሳ መሐመድ ነው አለ ካታሎግዋ ደግሞ ቁርአን ነው አለ والله እኔ ደስ አለኝ በቁርአን ካልተመራህ ማሽኑ ታበላሻለህ ያኒ አዱንያን ታበላሻለህ እንዴት ታበላሻለህ والله ምንት ሰከራም ዝም ብለህ እንትኑ ካፍር ሙሽሪክ ብዙ ማዕሲያ መታረግ ብዙ በነፍስህ የምትጫወት ሆናለህ በጨለማ ነው የምትኖረው ምክንያቱም ማሽኑ ስለማታውቀው ዝም ብለህ ራስህ አቃታለሁ ብለህ አዱንያ ራስህን ስትመራ ትሰሳታለህ ላኪን ቁርአን አምጣና እጅዐል ኹሉቀከ ልቁርአን በቁርአን ተመራ ቁርአኑ ደግሞ እንትኑ የሚያስረዳህ ደግሞ ነቢዩላህ ሰለላሁ ዐለይሂ ወሰለም ናቸው ሁለቱም ከያዝ ቁርአንና ነቢያችን ከያዝ ካታሎጉና መሐንዲሱ ወይ ኢንጂነሩን ይዛል ከዛ በአዱንያ በቃ ደስ የሚል ኑሮ ነው የምትኖረው ይላል ያኸውና አልኢንሳን ይغذي جسده بما تحتاجه او اكثر من ذلك እኛ በዚህ ላይ አንሰንፍም መብላት መጠጣት መልበስ የሰውነታችን ስሜት ማርካት ይህ የኛ ስራ ነውና በዚህ አንሰንፍም ጥያቄ ማያስፈልግም አይደለም እንዴ ያላህን ትእዛዝ እኮ ያስፈልግም ትበላለህ ትጠጣለህ ትጫወታለህ ከሚስት ጋር ትገናኛለህ ለሻህዋህ ስትል ለፍላጎት ስትል ያ ቦዲ የተባለው ጀሰዳችን ወይም ሰውነታችን እኛ ነው የምንቀልበው ወላኪን ሩሃችንና ነፍሳችን ሁሉ የሚቀልበው ቁርአን እና ሐዲስ ብቻ ነው እና ቁርአን እና ሐዲስ ሩሁን ሲቀልቡ እኛ ደግሞ ጀሰዱን سنቀልብ ሁለቱም ተስተካክለው ይሄዳሉ ማለት ነው አባባሌ ገብታችኋል ወንድሞች نعم እና ምንድነው አንድ ምሳሌ ሰጡ አንዳንድ ዑለማዎች ምሳሌ ሲሰጡ በእንትኑ የተከሰተ ምሳሌ ነው በሃዋይ አይላንድ جزيرة هاواي تقلاچو عند كونتيننت نو مسلين بأمريكا هاواي آيلاند إذا عندو أمستناچو اندزي محششين نبرو تقلاچو محششين سكرام دراغون نامنامن حشش بلتو فيتاچو يتقوري بقى منتالاچو يتبلاش چنقلاتاچو بقى حشش حشش دراغ بيتشا ميتطو إذا انتن سن ለመዝናናት ብሎ መጡና ደሞ ለነቹ 12 እስላሞች ናቸው ነጭ ልብስ ለብሰው እዛ ሳር ላይ አንሶላ ምናምን አንጥፈው ቁጭ ብለው አንዱ ይሰግዳል አንዱ ተስቢህ ያደርጋል አንዱ እንትን ከዛ በኋላ ሲጨርሱ ደሞ አንድ ማድ ሆነው ደሞ ምግብ አምጥተው ሲበሉ እነዛ ሙሐሽሾች በእንትን የተበከሉ በሐሽሽና በመጠጥ በሲጃራ የተበከሉ ዝም ብለው ሲመለከቷቸው አለ በጣም ቡሂቱ ግርማላቸው ምን አይነት ህይወት ነው ይሄ ልብሳቸው ንጹህ ነጭ ኮፊያቸው ጫማቸው አበላላቸው ሲጠጡ ሲናገሩ ሲስቁ ለአላህ ኢባዳ ሲያደርጉ በጣም ቅንት ታሉና ቅናት ተሰማባቸው ከዛ መጡና ቀረብ ብለው ለእስላሙ ኬት የመጣችሁ ናችሁ አሏቸው والله አንተ የመጣህበት ቦታ ነው የመጣነው እዚህ ነው የምንኖረው طيب من دنوي انانت يمتارغوت اهون گومبس قرات لالاچو تسگدالاچو لبساچو نصو اگباباچو منامناچو بتا ماسقنان اكو من دنو متارغوت الو كذا بحالا انانت سالواچو اسلاموچو انياما كاخرا يموتو كموتو بلاي كالو بتاشنن اندزي انگاگراچو يعني بالدنيا علن اندانبال በጣም ቡሽቲ የሆነ ቆሻሻ ኑሮ እየኖርን ነው ሙተናል እንዳንባል ደሞ ሩሃችን እየሄደች ነው እናን እየተንከሳከስን ነው እናም እኛማ ውድቆች ነን የተዋረድን ሰው ነን አዱንያ ጥብብ ያለችነን አሉ ከዛ እስላሞች ምናቸው እኛ ደሞ አሉት اسعد الناس على وجه الارض الله كتباله ደስተኛ ሰው በዚህ አዱንያ ከተአለ ከተባለ እኛንን አላችሁ الله እንደምታዩት እንበላለን ተጣለን ንስቃለን ጫወታለን እንተኛለን አላህ ደሞ እንገዛለን አላህ አለ طيب እንዴት ነው እንደዚህ ሆነ ብሎ ጠየቀዋቸው እንዴት እኛ የእናንተን አቋም ለመውሰድ አልቻልንም ለምን እዚህ አሜሪካ ስንት አሳሲኔሽን በስተዋል ስንት ዚና በስተዋል ስንት ድራግ በስተዋል ስንት ሰው መግደል በስተዋል እና ለምን እንደው አልዋቸው እስላሞቹ ምን አሉ መሰለኝ ለምሳሌ ለመጥቀስ የፈለኩት ምን አሉት ለምሳሌ አልዋቸው አንዲት መኪና ከውካላ ውካላ ተቀላችሁ ብራንድ ኒው 0 ኪሎ ሜትር የሄደችው አዲስ ከፋብሪካው አምጣትና በሙሉ የሚያስፈልጋት ነገር ሞልተህ ቤንዚን ዘይት ምናምን ሁሉ ሞልተህ አንድ ሹፌር ስጣት አለው አንድ ሹፌር አለ መኪናው አዲስ ነው 50 ሰዎች ጭና ካንዳ ሀገር ወደ አንገር ስትሄድ የያዛት ሹፌር በጣም በደሉት የመኪና ባለቤቱ በጣም በሹፌሩ ተጫወቱ ምንድነው 3 ቀን ምግብ አልሰጡትም 2 ቀን 48 ሰዓት አልተኛም ሂድ ይያሉ ምግብም አይሰጡትም እንቅልፍም እንትን አይተኛም እርፍትም አያገኝም ዝም ብሎ በቃ የነዳ ይሄዳል እና ይህች መኪና ምን ትሆናለች ብለው ጠይቋቸው ይህች መኪናማ ገደል ትገባለች አሉ እንዴ ሰዋጎ ካልበላ ካልጠጣ ካላሳረፈ ካልተኛ አይኑ ይጨፈናል እንጂ በቃ ይሄዳለሁ ይያለ በቃ በገደል ነው የሚያስገባት አሉ ስለሞቹ ምን አሏቸው እናንተ እንደ መኪናዋ ናችሁ ብለው ነገሯቸው እንዴት ሰውነታችሁ ማሻአላህ ቁርስ ትበላላችሁ ምሳ ትበላላችሁ ልብሳችሁ እንደምን ማሻአላህ ጂንስ ትለብሳላችሁ ስፖርት ታደርጋላችሁ እንዳልኳችሁ እንደናንተ ደግሞ በአለም ያሉ እንደዚህ አይነት በጥሩ እንትን ሰውነታቸው ያንከባከቡ ይሄዳሉ ያቺ ሩህ ግን ያቺ ሩህ እንደ ሰዋጉ ነው እንደ ሹፌር ያሰባት ሩህዋ ግን ጠማች አላህን አታቀም ሰላትም አታቀም ያኒ ጥሩና መጥፎ ለይታ አታቀም እሷ እንደ ሹፌር ነች እና ሹፌርዋ ሩህዋ ነፍስዋ ስላል ጠጣች ስላል በላች ለዚህ ነው የበከለና በጣም ውድቅ የሆነው ኑሮ የምትኖሩት ለዚህ ነው አልዋቸው ሱብሃንአላህ ይሁሉ የተናገርኩት ምን ለመدرسው የፈለኩት እኛ በሩህና በቦዲ የተሰራነን ቦዲው እየበላን እየጠጣን ጮማ እያበላን ጭማቂ ያጠጣን እናሳድገዋለን ያቺ ሩህ ግን ቁርአን አትሰማም ሐዲስ አትሰማም አትሰግድም አትጾምም ያላህን ውበት አታቀም ስለዚህ ጠምታለች ለዚህ ነው ነቅነቅነቅነቅ ያላችሁ የምትሄዱት ግራና ቀኝ ማወቅ ያቃታችሁ አላህን ስለማታቆናችሁ ብለው አስረዷቸው እና አሁን ደግሞ ምንድነው እኛ ነፍሳችን سنቀልብ ነቢያችን ሳሰለም ደግሞ አሁን ልክ አያው እንዳለው لقد من الله على المؤمنين اذ بعث فيهم رسولا من انفسهم يتلو عليهم اياته يعني بالقران روحاتشن يمغبال ويزكيهم እንደገና ደግሞ ይጣህረናል ያጻዳናል ويعلمهم الكتاب يا الله القران يتنتن ደሞ በተግባር እንድናውለው ያስተምረናል وان كانوا والحكمه وان كانوا من قبل لفي ضلال مبين بفيت እንኳን يطفو ሰዎች ቢኖሩ አሁን ግን القران برهان ይዞ መጣ የነቢያችን ሱና برهان ይዞ መጣ برهانو አስገባልን ነው የሚለው يا اخوانا እኔ ልንገራችሁ وان كانوا من قبل لفي ضلال مبين እነቱ ነው ኩቤታችን በፊት አንተ ከመምጣትህ በፊት እኮ ያ መሐመድ የናንተ ህዝብ እኮ ያንተ ህዝብ እኮ ውድቆች ነበሩ በጨለማ ነው የነበሩ ከፍትና እነሱ አንድ ናቸው እንዲያም ከፍት ይበልጣሉ ከፍት አقل ስለሌላቸው ቢሳሳቱም የውመ القيامه ኩኒ ቱራባ ይሉትና ሁሉ እንስሳ ወደ አፈር ነው የሚቀየሩ እናንተ ሰዎች ግን በጨለማ ነው የነበራችሁ حقيقه قريشوች አረቦች በጨለማ ልብ ያለ ጨለማ እዛ ነው የነበሩት እንዴት اسمعوا معي ماذا يقول سبحانه وتعالى يقول سبحانه وتعالى نعم ياسين لان ياسين والقران الحكيم انك لمن المرسلين على صراط مستقيم تنزيل العزيز الرحيم لتنذر قوما ما انذر اباؤهم فهم غافلون انت كويت لاكو ለዛ ለጠፉ ህዝቦች ካንተ በፊት ነብይ ወይ መልእክተኛ ያልነበራቸው ልክ እንደ እንስሳ የሚኖሩ የነበሩ ህዝቦች ለነሱ እኮ ነው ቁርአን ይዘህ የተላከ ስለዚህ ጨለማ በጨለማ ያሉ ሰዎች ቁረይሾቹ ለነሱ ብርሃን እንድታስገባና ለዓለማት ሁሉ እስከ የውመ القيامه ብርሃን እንድታስገባ እኮ ነው የተላከው አንተ ኢላል አላህ ሱብሃነሁ ወተዓላ ልክ ነው ስለዚህ ቁረይሾቹ በመካና በመዲና የነበሩ በጨለማ ነው የነበሩ ናዓም በጨለማ ነበሩ እስቲ አንድ ነገር ልጥቀስላችሁ ናዓም ለምሳሌ القوي كان ياكل الضعيف ኃይል ያለው ضعيفን ይበላ ነበር ለምሳሌ قطع الطرق የሚባሉ ነበሩ قطع الطرق እኮ በቁረይሽ ሐላል እኮ ነበር ልክ እንደ ባህል እንደ ንግድ ይቆጠር ነበር ለምሳሌ አንተ አቡ አኒስ ጎበስ ስለሆነ 30 ሰዎች ይሰበሰራ ሄዶ ያለፈው ሰው ይዘርፋል መዝረፉ ራሱ ሰው ገድለ ገንዘቡ መውሰድ በነሱ እንደሱና አይታሰብ ነበር ያኒ እንደ የሚያኮራ ባህል እንዲያውም ጀግኖች ይባሉ ነበር በዚህ አይነት እኮ ነው የሚኖሩ የነበሩ ሌላ አልመርአ ለም ይኩን لها ادنى حق تستاجر وتباع ست ምንም አይነት መብት እኮ አልነበራትም ለምሳሌ አኢሻ እናታችን አኢሻ እንደምታወራው የኒካህ አይነቶች አራት አይነት ኒካህ ነበሩ ይላሉ ከነሱ አንዱ አንዲት ወላጅ ከሆነች የምትወልድ ሴት ከሆነች ማሻአላህ ያኒ ሰውነቷ ምናምኗ ጎበዝ እና ወጣት ከሆነች መንግስት ይከራያታል አጂባ ያኺ እንዴት ይከራያታል መንግስት ለአንድ አመት ለሁለት አመት ይከራይና ይወስዳታል ለባሏ ገንዘብ ይሰጣል ወላል አባቷ ለእናቷ ገንዘብ ይሰጣና ሄዳ አንድ ወንድ አገናኝተው እንደምትወልድ ያርጓታል ለማን ነው የምትወልደው ለመንግስቱ የተወለደው መንግስቱ ያሳድገውና ወታደር ያድርገዋል ወይም ደግሞ ከሷ ጋር ያድግና እንደዚህ ነበር ሁኔታቸው እና ተገስታ ተለውጣ ምናምን በክራይ አይነት መልክ ያሰር ያንዋር ነበር ሌላ ደሞ ምን አይነት እንትን ሰርግ ነበር ወይ ማግባት አንድ ሰው ከሚስቱ ጋር አንድ አመት ይቆይና ከዛ በኋላ ካላረገዘች እሱ ሰነፍ ሆኖ ይታየዋልና ሌላ አንድ ጎርማሳ ሆኖ ማሻአላ ሻብ ወጣት ያመጣና እባክህ ይቺን ሚስቴ ነው አርግዘህ ስጠኝ ይለዋል والله والله عائشه እንደዚህ ታወራለች شوف فقه السنه የሚባለው ሰይድ ሳበق ሌላ ሌላ መጽሐፍ አቡበትና እና ምን ይላል አንዷ በቃ ባልዋ ለማርገዝ ካልቻለ አንዱን ይጠራና ይሰጣዋል እሱ ከሷ ጋር ተኝቶ ስታረግዝ ይመልስለታል እንደዚህ ነበር እንደገና ሌላ ደሞ ነበር አንዲት ቤት ከፍታ የምንዝርና ስራ ተሰራና ከዛ በኋላ ካረገዘች እነዛ እንትን ይገቡ የነበሩ ከሷ ጋር ግንኙነት የሚያርጉ የነበሩ ሰብስባ ሁለት መንገድ ነበር አሉ አንዱ اهل قافيا ميبالو يمطالو لجون يايونا ارا غنبارو ما لعبد الواسع نو ميمسلو ارا دلم يولا غنچو من يمسلال لك ينا توابات كونو ميمسلو ايش اندزي يايونا هولت اغروما يا ابو انيس نو ايش طاتوس ابراهيم سراج نو طيب يا انتو جرباوس جرباو دمو ابو عثيمين نو اندزي يلونا نز اواقيوچ ميبالو نو تسمعوا لجو لابو انيس ستالو اني ما الفلغو اني الفلغو ماشي لابو انيس نستوندي ولا لابو عثيمين لاني بيتش تستوني المهم اللي قال لي بلو يسطوتال معناتنو اندزي نبروا حقيقه طيب لالا دمو من نبر اسوا عند ملك تارغنا بنتنو بدجافو ملك تارغا كل سو يغبال زمو تارغا يا اديس ابا الله هون بيت كفتو مشرمو تقال ادله اندسو بقى ዚና ታረግና እንደ እድል ሆኖ ካረገዘች በሙሉ ያኒ ያረገዙዋት በሙሉ ተሰበስብና ማን ነው የምትወጁ ይባላል እኔ በጣም የምወደው የነበረው በጣም ያረካኝ የነበረው እገሌ ነው ትላለችና ልጁ ላንተ ብሎ አንጨብጭቦ ይሰጣታል ስለሞ ይቀበራል የማን ልጅ መሆን አይታወቅም ግን ባርኮ ይሰጣታል በዚህ እንደዚህ መጫወቻ ነበረች ሴት እኮ ነቢያችን መጥቶና ሁሉ ደምብና ህግ አደረጉለት ማለት ነው طيب كل الرذائل كانت فضائل رذيلة يتبالو فضيلة نبر بقريش نعم الطلاق الى 100 واكثر عند الست كما تبرى يطلقات نبر يطلقاتنا الدواسات درس رجعي لان يطلقاتنا الدواسات درس ملش الله لان هو توم بزي بزي تشاوت بات نبر ان نبياتشن قران يزو متو متونا سبحان الله برهان اسغبو معناتنا ثم قال سبحانه وتعالى يهن نجر انغدي سطوتا نو صغا نو شرنت نو يا الله شرنت نو من نو مثلا نعم من نو من مالث يا الله انت نو لقد من الله على المؤمنين اذ بعث فيهم رسولا من انفسهم الى اخر الايات يجي ايه 164 تبارالچ سلازي يح ነቢያችን ለኛ በጣም ትልቅ ስጦታ ናቸው ነቢያችን ለኛ እነቴ ነው ወለታቸውና ክብራቸው አልጠበቅንም እንጂ ለኛ በጣም ትልቅ የህይወት እንትን ናቸው والله صلى الله عليه وسلم وعلى اله واصحابه وذرياته وازواجه ربي صل وسلم عليه والله ስለዚህ እኛ ስጦታ ነው حقيقةً ህይወታችን ነፍሳችን እንኳን ፊዳ بنሰጣቸው ሲያሳቸው ነው ነቢያችን ሰለላሁ ዐለይሂ ወሰለም እና እንደዚህ ይያልኩ እንግዲህ በቁጥር 164 አስቆመናል ኢንሻአላህ ትንሽ ነው የቀረችው አለ